ሲሄድ የሚፈቀድ መሆኑን የሚገልጡትን ሀዲሶች እንመለከታለን ይላል። ለማካነ ሰፈሩ መዲነት ለመሸካ ጉዞ፣ ያው እንግዲህ ድካምን ችግርን የሚያስከትል ነገር ነው። ሰው ራቅ ያለ ጉዞ በተጓዘ ቁጥር ይደክመዋል፣ ሰውነቱ ይዝላል፣ ነሻጥ አይኖረውም። ያ ድካምና ችግር የሚያመጣ ነገር በሚመጣ ጊዜ ረኸሰ ፊ ሻሪዑ ባዕደ ሩኸስ፣ ሻሪዑ በቤት በልነት ባለህ ጊዜ በተለያየ ጊዜ ተሰራቸው የነበሩትን ነገሮች በማዳበልና በመቀነስ ማሻሻያ ያደረገ ማለት ነው። ለዒባዳት ዒባዳ ከመሆኑም ጋራ አላህ ሱብሓነሁ ወተዓላ ማጃአለ ላሁ ፊዲኒ ምን ሐረጅ ብሏልና ሰዎችን ታቅማቸው በላይ የሚከብዳቸውን ነገር ሊጭንባቸው አይፈልግም ማለት ነው። በባሮቹ ላይ ርኅራኄ በማድረግ አራት ረካ የሆኑትን ስግደቶች ወደ ሁለት እንዲታጠፉና እንደገና ተጎራባቸው የሆኑት ደግሞ በመደዳው ወዳው ተከታትለው እንዲሰገዱ ፈቀደ ማለት ነው። ወሚን ትልከ ሩኸሲ ኢባሃቱ ጀሚዕ ልሙሳፊር፣ እና አላህ ከሰጣቸው የማቃለያ እርምጃዎች ጉዘኛ የሆነ ሰው ተጎራባች ስግደቶችን በአንድ ማጠቃለል ነው። አለዚ ሩበመ አድረከ ወቅቱ ሶላቲ ወሁጃጁ ፊ ሰፈሪሂ፣ አንተ አስቸኳይ ጉዞ ላይ እያለህ ሶላት ይደርስብሃል። በዛ በአስቸኳይ ጉዞ ላይ ጉዞህን አቋርጠህ የምትሰግድ ከሆነ ሁሉንም ሶላት ያው ጉዞ እየተበጣጠሰ ይሄዳል ማለት ነው። በዛው ላይ ድካም ይጨምርብሃል። ያ እንዳይሆን አላህ ስብሓነሁ ወተዓላ በአድካሚ ጉዞ ላይ ያሉት ሰዎች ተጎራባች ስግደቶችን ወደ አንድ ወቅት ማጠቃለልና እንደገና ቁጥራቸው ረዘም ያሉትን መቀነስ ፈቀደ ማለት ነው። ፈኡቢሃ ለሁ አየጅማ በይነ ሶላተይ ዙሁሪ ወልዓስሪ፣ የዙሁርና የአስር ሶላት ቁጥራቸውም ተመሳሳይ ነው፣ ጊዜያቸውም ተጎራባች ነውና እነሱን በአንድ ወቅት አጠቃለህ ዙሁርን ሁለት ረካ አርገህ ትሰግዳለህ። አሰላምተህ ደግሞ ቀጥታ ወደ አስር ትሻገራለህ። ሁለቱንም በአንድ ያጠቃለህ በአንድ ልብ ወደ ጉዞ ትገባለህ ማለት ነው። ፊ ወቅት ኢህዳሁማ፣ ከሁለቱ በአንዱ በሚመች ወቅት ተቅዲመን ወተእኺራ ማለት ነው። ዙሁርና አስር እንግዲህ ወደ አንድ ወቅት ትጠቃለላሉ። ብትፈልግ አሁን መስገድ የምፈልገው ዙሁር ወቅት ከሆነ ለዙሁር አዛን አርገህ ትሰግዳለህ ሁለት ረካህን። እንዳሰላመትክ ደግሞ አስሩንም እዛው ትጨምረዋለህ ማለት ነው። ወይም አሁን በጉዞ አስቸኳይ ነው ማረፍ የምፈልገው አስር ላይ ነው ታልክ፣ ነይተህ ማስተአኽርን ነይተህ ዙሁርን ዝም ብለህ ትቆይና አስር ሲደርስ እንደገና አሁንም ለዙሁርህን አዛን ኢቃማ አድርገህ ትሰግዳለህ። እንደጨረስክ ደግሞ አስሩን እዛው ትጨምረዋለህ። ብትፈልግ ተቅዲም ብትፈልግ ተእኺር፣ ወይ በቀዳሚ ወቅት ወይ በተከታው ወቅት ሁለቱ ሶላቱ የተጎራባቸው ስለሆኑ ሽግሽግ ይደረጋል ማለት ነው። መጀመሪያው ላይ ነው መስገዱ የሚመቸኝ ታልክ ዙሁር ላይ አስሩን ታስቀድማታለህ ማለት ነው። ወደ ኋላ ቆይቼ አስር ላይ ነው ታልክ ደግሞ ዙሁርን ታዘገየዋለህ። ምክንያቱም በዛ ሰዓት አላህ ልዩ ፍቃድ ስለሰጠ ሁለቱ ሶላቶች ራሳቸው የሆነ ጊዜ ነበራቸው። ቁርአን ባለው መሰረት እነ ሶላተ ካነት አለሙ ነኪታ መውቁታ ብሏል። አምስት ወቅት ሶላት የራሳቸው ጊዜ ያላቸው መነሻ መድረሻ፣ ያለ ዑዝር ሲባል እንደገና አላህ ስብሓነሁ ወተዓላ ማሻሻያ ስለሰጠ በዚህ መልክ መጠቀም ይቻላል ማለት ነው። እንዲሁም ወበይነ ሶላት ልመግሪብ ወልዒሻ፣ ሶላት መግሪብ እና ዒሻ በረካ እንኳ ቢበላለጡ ጎረቤቶች ናቸው እና መጀመሪያ መግሪብን ትሰግዳለህ፣ እዛ ዒሻ ታስከትላለህ። በመግሪብ ሰዓት ከፈለግ መግሪብን ታዘገየዋለህ። ዒሻ ሲገባ መጀመሪያ መግሪብን ትሰግድና አሁንም ዒሻን ሁለት ረካ ትጨምራለህ ማለት ነው። ፊ ወቅት ኢህዲያሁማ አይቷል መግሪብና ኢሻም ከሁለት በአንድ ወቅት ወይ በቀዳሚው ወይ በከተከታው ወቅት ማለት ነው። ዋዳ ኩሉ ሚን ሰማሃት ሸሪዓት ልሙሐመድያ ወይስሪሃ፣ እና ይሄ ምንድነው የሚያሳየው? በነቢዩ መሐመድ በኩል የመጣው ሸሪዓት ልእስላም የሰው ልጆች የለሰለሰ የማይሻክር ቀላል መሆኑን ነው፣ ችግራቸውን ግምት ውስጥ ያገባ ነው ማለት ነው። ወ ፈድሉ ሚን አላህ ተዓላ፣ ይህ ከአላህ የሆነ ሀዲያ ነው። የአላህ የጃአለ አለይና ፊዲኒ ምን ሐረጅ፣ በዲናችን ከባድና ፈታኝ ነገር ላያደርግብህ ቃል ገብቷልና ማለት ነው። እንዲሁም በረመዷን ጊዜ መጦም ማትችል ከሆነ ታፈጥራለህ፣ ይፈቅድልሃል ማለት ነው። እሺ الحديث الثامن والعشرون بعد المئة عن عبد الله بن عباس رضي الله عنهما قال كان رسول الله صلى الله عليه وسلم يجمع بين صلاة الظهر والعصر إذا كان على ظهر سير ويجمع بين المغرب والعشاء. الحديث الثامن والعشرون بعد المئة كما تبوها لا هاس من تنيا حديث عبد الله بن عباس بن عم الرسول عليه الصلاة والسلام رضي الله عنهما ابن كربتنا قال كان رسول الله صلى الله عليه وسلم يالله ملكتني يجمع بين صلاة الظهر والعصر بظهورنا بعصر مكاكل في السفر لا يبمهون بذكزي أي سبس ونبر ولتن صلاته بمدد دا يسكتش ونبر إذا كان على ظهر سيرين بغزو لا يتتمر وبالو بساعات فري بتام غزو لا يستقوي غزو لا يبمهون بباتشو بزي ولتن صلاته بيجي وقتاتشو ما بارتو مسكدو سلمي شكر ወይ በዙህር ሶላ ዙህር መስገድ ከፈለጉ ቀድመው ዙህርን እንደጨረሱ ሁለት ረካ ያረጉና አስሩን ደግሞ እዛው ይከተሉበታል ማለት ወይም ዝም ብለው ያቆዩትና ዙህርን አስር ሲደርስ እንደገና አሁንም ወርደው መጀመሪያ ዙህርን ይሰግዱና ቀጥለው አስሩን ይሰግዳሉ ወይጅመዑ بين المغرب والعشاء እንደገና ደግሞ መግሪብና አይሻም እንደዛ ተጎራባች ናቸውና ጀምዕ ይደረጋሉ ግን መግሪብ አትቀነሰው መግሪብ ሁልጊዜም በሰፈርም በሀገርም ቁጥር አይለወጥም። አራት የሆኑት ብቻ ናቸው የሚቀነሱት ማለት ነው። ጀምዕ ግን ይደረጋል። ብትፈልግ መግሪብ ላይ መጀመሪያ ሰግደህ ኢሻን ታስከትላለህ። ብትፈልግ መግሪብን ታዘገየውና ኢሻ ተገባ በኋላ መግሪብ ሶስት ረካ ሰግደህ ኢሻን ሁለት ረካ ትጨምርበታለህ ማለት ነው። المعنى الإجمالي كان من عادة النبي صلى الله عليه وسلم إذا سار وجد به السير في سفره ጉዞ በሚጀምሩና ጉዟቸው በጣም በሚጋጋበት ጊዜ ማለት ነው። አስቸኳይ ጉዞ በሚያጋጥማቸውና በየጊዜው ማረፍ በማይፈልጉበት ጊዜ ማለት ነው። الجمع بين الظهر والعصر كان من عادته الجمع بين الظهر والعصر ظهرና عصرን አንድ ወቅት ላይ ሰብስቦ ይሰግዳሉ። إما تقديما او تأخيرا ወይ በቀዳሚው በዝሁር ወቅት عصرን አስቀድሞ ይሰግዱታል ወይ ዝሁርን አዘግይተው عصر ላይ ይሰግዳሉ። ሁለቱ ማከል ግን ተስሊም መኖር አለበት። ሁለቱ ረካ ሁለቱም ሁለቱ ረካ ተቀንሶ አንዴ ባንዲ ተስሊም አራት ረካ ሰግዳለው እንዳትል ማለት ነው። ሁሉም ሶላቶች ራሳቸውን ችለው ይቀነሱና በተስሊም በማከል ይቋረጣል ማለት ነው። በማከል ሱና ምን መስገድ ግን አይሆን ጀምዕ የሚያረክ ሰው ማለት ነው። እና والجمع بين المغرب والعشاء عندهم ديمو بالمغربنا بالعشاء مكاكل يسباسبال اما تقديما او تاخيرا هنا واي بالمغرب صلاه عشاء اسقدم يسجدال واي مغربنا زغيتو عشاء غير يسجدال يرى في ذلك الارفق به بيتنيو صلاه ساعات اسقدون ديمي متشاچو يمرطاكو ما وبيو معهم من المسافرين ابرو يعد السواج بيتنيو وقت اسقدون ديمي متشاچو ياقالو እሳቸው ፍላጎት ብቻ ሳይሆን የጀማዓውንም ፍላጎት ግምት ውስጥ አስገብተው ነው የሚመርጡት ማለት ነው። ኩኑ ሰፈሩ ሰበበን ሊጀምዒ ሶላተይን። ስለዚህ በጉዞ ላይ ያለ ሰው ሁለት ተጎራባይ ስግደቶችን ለመሰብሰብ ምክንያት ነው። ወቅት ዋሂድ እህዳሁማ በአንደኛው ወቅት ፈጅር የቅርብ ጓረቤት ስለሌላት ከማንም ጋር አትጀመርም፣ የብቻዋ ነው የምትሰገደው። ያን ለወቅተ ሶላ ወቅተ ሊሶላተይን ኪለይህማ ተጎራባቾቹ ግን የአንዱ ሶላት ወቅት ለጎረቤቱም ስለተፈቀደ ነው። ፈጅር ግን ምንም አይነት ከራቤት ተፊቷም ተበኋላዋም ሌላ ጎረቤት ስለሌላት ከማንም ጋር ጀማ አትደረግም ማለት ነው። እክትላፉ ልዑለማ እንግዲህ ጀምዕ በይነ ሶላተይን በሚለው ላይ ዑለሞች የተለያዩ ሀሳቦች አሏቸው። ልጀምዕ ፈዛሀበ ከፊሩ ምን ሰሃባ ወታቢዒነ ላ ጀዋዝ ልጀምዒ ተቅዲመን አው ተአኺረን ወ መዝሀቡ ሻፊዒ ወአህመድ ወሰውሪ مستدلين بأحاديث عن ابن عباس وابن عمر ومن أحاديث معاذ أن النبي إذا ارتحل قبل أن تزيغ الشمس وأخر صلاة الظهر حتى يجمعهما إلى العصر صليهما جميعا. أكثر العلماء جمع بين الصلاتين المتجاورتين مشروع مهور اسم معلوم على تقديما بتأخيرا يفلق بما جمرا وقت بيفلق وهو لتنيا وقت ولتا قرابا يسجد توجه المسجد جم يفكد إمام الشافعي إن أحمد ثوري هم أبو حنيفة اسمع مالو بزه مالتنا في أحادثة عن ابن عباس وابن عمر يعني نمد يوم يعد الرقود سنبلو بقمتا اتشو صحيحون قتل يأجي صحابوش بدر رسا اتشو من رجالي تمرفزونو عندن يوم ابن عباس وقل للا ابن عمر عندهم ممعاد ابن جبل وقل ما التوالنا يهني تملكتو حادث ናይ ሁሉም ሪዋያ ምን ላላ ነብይ ይደርታሃላ قبل ان تزغ الشمس ابيو عليه الصلاه والسلام كما هل سماي ፀሐይ ወደ ምዕራብ ሳታጋድል በፊት ጉዞ ሲጀምሩ ረፋር ላይ ማለት ነው። اخر صلاه الظهر ሌላ ተዙርን እንደተለመደው ወቅቱ ላይ አይሰግዱም ማለት ነው። حتى يجمعهما إلى العصر ثم لو جزواتهم يقتلونا ودا عصر بمير قربوا جزية عند جزية يعرفونا جمع رزوراتهم سجدوا عندنا عصر جمعوا يتقال لك يصليهما جميعا ولتنم صلاة وجه بمدلو يسجدان وإذا تعالى بعد زيغ الشمس صحيح كتزنب لي بوهالا زوال كوانا بوهالا كوانا يتجمعوا ديمو صلى الظهر والعصر جميعا ثم سارا تنابي تسعي وتكوانا مجمر يومو قزوال تجمر منا زورنا عصر يسجدوا قزوال شوني كتلا لمان صليهما جميعا يو قزو تجمروال كن يو تكتما بزوال راكو مالت كتما سعي وتكنا يهون جمع قصر ما يترك مان وإذا ارتعال بعد زيغ الشمس صلى الظهر والعصر جميعا ثم سارا وكان إذا ارتعال قبل المغرب أولم تمغرب بفيت قزو تجمر وأخر المغرب مغرب يزق يالو حتى يصليها مع العشاء عشاء قرست مسجد دراس وإذا ارتعال بعد المغرب مغرب تدرس بها لك ونقل وعجل العشاء وصلها مع المغرب عشان يسقدموتنا مغرب قارا قل يوقف لها ما توتو ما لك نوعه رواه أحمد وأبو داود والترمذي وقد صحها بعض الأئمة هذا الحديث وتكلم في بعضهم الآخر وأصروا في مسلمين بدون جمع التكليم وذهب أبو حنيفة وصاحبه والحسن والنخعي إلى عدم جواز الجمع فتأولوا أحاديث الجمع بأنه جمع سوري أبو حنيفة أنه يستعجب تباباري يهونوت محمد أبو يوسف يتبالوت أسر يكبل عنه جمع لا يقنع اسمه ما معلت جمع لا يسمع لمن جمع يبالو نقر عند الصلاة فقط تاتوك توتو مسجد أي كبام قرآن كان يسأر الله يميل أبو أمال الله جو مالك إن جمع درقوا الله للنبي سيبالو جمع سوري نوار ظاهر جمع مسرون ونجي جمع الحقيقة جمع للنبالو مالك قدوزة تقريب مالك ما شجع شجنا هذا الركوت إنجي ملو بملو عند الصلاة كهو كذي وعوت توال سكروا إنه لمسالة ظهر هذا جيوت وقت صفينه هذا جيوت النال يوت أتن نسيكره يا ظهر نمي السكر ساعة جاندا سبعي كاسكر جمره لك سون سيا سلام متو علك عصر يوم وجبا بزوت شاكرونا عصرنا بوقت ظهرنا بوقت نيسكروت كلو يفسر على لمارت يوم لي أسير يشلان لي أونغري سون ده أستاذ سعونا مالت فهكذا يا وجمع مترجل باندي يا وقت يا لو يعني في تو يلا يطول لتر النزيم بيهون باستاذ سعونا جيت له أيوت يا وان وقت لا يبص سبع سعون تسمع مو مالت نزرو نزرو زهر المجمع يا وقتون ما زقية تشلان له إلى آخر الوقت مشر شال هيك السقديك فمن تابك عبد السعد عصر سجمع الزور يوم عصر كاتل كارو او باكي كاو تغناي فالما زرو زرو باند وقت كين هون بلوا ظهر تاخرو سيابقا عصر دمو استمي تاخر درس كقويه اي هونم ليلو نو الناس يفلغوت معنا سلازي دي برو لاي كهونا كله بيسمعو بتال معناتا وصفاته عندهم فهنا في يجو ابابال اترارغو ايو اخر زورا الى اخر وقتها زورن استمتر شاوت درس تزغيو عله ለምሳሌ ዝህ አስር ለምሳሌ በአሁን ሰዓት 9 ከ20 ነው አዛን የሚባለው አይደለም 9 ላይ ዙህርን ሰግርክ ማለት ልክ 9 ከ10 ወይም ከ5 እስከሚደርስ ዙህርን ጨርስ ከዛ በኋላ የሚቀጥሉ ደቂቃዎች ወዳውኑ ከቦታ ሳትነሳ አስር ደረሰ ማለት በዛው ተሻከርክ ሁለቱን በወቅቱ ነው የሰገደው ወቅቱ ውጭ አይደለም ብለው ነው እነሱ የሚገምቱት ማለት ሌሎቹ ግን በቀጥታ ቢወጣጅ ምንም ችግር የለውም አንድ ወቅት ላይ ሁለቱንም ምን ያጀም ማረግ ይቻላል የሚል ነስ እስከመጣ ድረስ ግዝ መጨናነቅ አያስፈልግም የሚለው የብዙዎቹ ምርጫ ነው ማለት وهذا تعسف وخلاف المفهوم في الجمع جمع የሚባለው ነገር በአንድ ወቅት ሁለቱን ሶላቶች ማጠቃለል ማለት ነውና ከቋንቋ ማቋያ የነሱ አባባል ጥንቃቄ ያደረግን መስሏቸው እንጂ ጀምዕ ለምን ተባለ ታዲያ ሁሉም በየወቅታቸው ማከሆነ ጀምዕ የሚለው ቀርቶ ሁለቱም በወቅታቸው የተሰገዱ የሚለው ነው የሚመጣው ይላል የኛው ተቃዋሚው ክፍል الذي معناه جعل الصلاتين في وقت احداهما جمع ማለት የሚያሳየው ሁለቱን ስግደቶች አንደኛው ወቅት ላይ ማድረግ ነው و ويعكر علي أيضا ثبوت الجمع التقديمي. እንደገና ደግሞ ጀማዓ ተቅዲም የሚለው ሲመጣ የበለጠ ይሄ ነገር ትክክል አለመሆኑን ያሳያል ማለት ነው። ለምሳሌ መግሪብ ላይ ገና ሸፈቁ ያለ መግሪብን ሰግደ ዒሻ ከሰገር እዚህ ላይ ሱሪ የሚለው ነገር አይመጣም ማለት ነው። ምክንያቱም ገና ሸፈቅ ያለ ነው። ሸፈቅ ያለ ዒሻ ሊደርስ አይችልም። እና እነሱ እንግዲህ ጥንቃቄ ያደረግን መስሏቸው ነው እንጂ ይሄ ከቋንቋ ማቋያ የሚያሰድ አይደለም ብሎ ይከራከራሉ ማለት ነው። ስለዚህ አላህ ሩክሳ የሰጠው ነገር ان الله يحب ان تؤتى رخصه كما يحب ان تؤتى عزائمه የሚል ሐዲስ መጥቷል። አላህ የሚፈልገው ባሮች እንዲገዙት ብቻ ነው። እና በማንኛውም መልኩ ያጠበቀው ነገር እንዲያጠበቀው በዛው በተሰጠው መመሪያ ከሰራህ ደስ ይለዋል። ሩክሳ የሰጠውን ማሻሻያ የሰጠውን ነገር ደግሞ ማሻሻያውን ተቀብለህ መጠቀምህም ያስደስተዋል። ምክንያቱም አንተ ሙስሊም ሙስሊም ማለት ሙስተስሊም ሊአምሪላህ ሙንቃድ አላህ የመረጠውን እሺ ብሎ የሚቀበል ማለት ነው። ሲያጠብቅብህም እሺ ብሎ መቀበል፣ ሲያገራልህም እሺ ብሎ መቀበል የሚፈልገው እሺታው ነውና ችግር የለውም ማለት እና الذي معناه جعل الصلاتين في وقت احداهما واكثر عليه وهو ينافي هذا الطرق في التاويل ናይና ወሐኒፋ አባባል ለጥንቃቄ እንኳን ቢያደርጉት ከነሱ ጋራ ከመጡት ሪዋዮች ጋራ አይጣጣም።